ስለዚህ አቡ አኒስ ለዙበይር 110 ሺህ ብር በጃንዋሪ አስረከበው ወይም አበደረው እሺ او ديون عند الاخرين ولم يكن الغرض منها التهرب ان ابو انيس لزبير 100 سيابدرو كزكاه لمشش ادلم نسابو اندي غودلنا بقى هون لا بدرونا نسابو يغودلال كزكاه لمشش بلو ادلم بقى زوم بلو ابدره معناتنو طيب فان الفقهاء علماءچ منالو اختلفوا في هذه الديون التي تبلغ نصاب الزكاه وحدها او باضافتها الى ما معه يهن يابدروا 10 شي انغدي كنساب بلاي نو ادلم زكاه يوطابتال ويوجببتال بزو غنزب نو اهون علماءچ منالو فدين ان كان المدين معترفا به غنيا مستعدا لدفعه نا عربيا نو يه بامرنيا منيلال يه يابدركو لمثال ابو انس زبيرن سيابدر زبير طرو سو نو በማንኛውም ግዜ ገንዘቤ ስል ባንድ ደቂቃ ነው የሚመለስልኝ ታማኝ ሰው ነው ከተባለ ይላሉ لصاحبي فان الزكاه تجب فيه عند الاكثريه جمهور العلماء ابزانيو علماء منالو يعني ابو انيس لا زبير يبدرو تملسو باجو بايرفم ገንዘቡ በዙበይر اجي ያለ يعني زكاه ያወጣበታል የሚያወጣበት ማን ነው ባለ ገንዘቡ አቡ አኒስ ነው እሺ ዙበይር እዚህ ላይ ምንም አይመለከተውም ዘካት ስለዚህ ዙበይር ጥሩ ሰው ነው በማንኛውም ደቂቃ ይመልስልኛል ካልክ ገንዘቡ በባንክ እንዳለ ቁጠረውና ዘካት አውጣበት አንተ አቡ አኒስ ዘካት አውጣበት ይላል تمام طيب يقول وهو القول القوي ብዙ علماءች ያሉ ጠንካራ ማስረጃ ያለውና ትክክለኛው መልስ ይሄ ነው ይላል الا انهم اختلفوا هل يجب على صاحب الدين ان يزكي عنه قبل ان يقبضه او يقبضه كل ما حال عليه الحول طيب اهون يه ابو انيس ابداري نو يا دمو تبداري نو زبير اهون ابو انيس غنزبو كزبير ياله بي عامتو ياوطابت ويس باجو لا سيعرف نو مياوطابت يميلو طياقه من يلالو يقول او يجوز له ان يتاخر حتى يقبضه فاذا قبضه اخرج زكاته عن كل الاعوام التي مضت هما رايان ان علماءچ بهولت تكفلوا ሁለቱም ግን አንድ ናቸው ሁለቱም አንድ ናቸው በመንገዱ ብቻ ነው ለምሳሌ ያ ابو انيس ነውአለን ጃንዋሪ ያበደርከው ለዙበይር አሁን ጃንዋሪ ደርሰናል ዲሰምበር ተጨርሷልና ዘካት ታወጣበታለህ እንለዋለን ማውጣት አለበት አመቱ ስለደረሰ ዑለማዎቹ ኺላፋቸው በመንድነው ላ ይጠብቃሉ ለምሳሌ ዙበይር ገንዘቡ ተሸክሞ 5 አመት ቆየ ምክንያቱም አቡ አኒስ 9 ስለላለው 5 አመት ከሱ ጋር ቆየ ከ5 አመት በኋላ ገንዘቡ አመጣና ለዙበይር ለአቡ አኒስ ሰጠው እሺ አሁን አቡ አኒስ ምን ይወጅብበታል የ5 አመት ማውጣት አለበት እና አንዳንድ ዑለማዎቹ እንደዚህ ቢያደርግ ይሻላል አሉ። ያ 5 አመት ማውጣት አለበት። ሌሎቹ ግን ምን አሉ? ላ ለምን 5 አመት ይጠብቃል? በየአመቱ በየአመቱ ያውጣው ምክንያቱም ተሰብስቦ መጥቶ እንዳያስቸግረው በየአመቱ ያውጣው አለ። እንግዲህ እዚህ ላይ የማን ምርጫ ይሆናል ወንድሞች? የአቡ አኒስ ምርጫ ነው የሚሆነው? ላ ትክክለኛው በየአመቱ ማውጣት አለበት። ለምን 5 አመት ይዘገያል? ለምን 5 አመት ይዘገያል? ስለዚህ ጭማቂው ልንገራችሁ አቡ አኒስ ለዙበይር ያበደረው 10 ሺህ ብር በየአመቱ ማውጣት አለበት አቡ አኒስ ምክንያቱም ዙበይር ጥሩ ሰው ስለሆነ ሊመልስለት ይችላል ይሄ አንደኛው ነው طيب وان كان الدين على مدين مماطل ይሁለተኛ ነው مماطل يعني يا زبير ግን በጣም መጥፎ ሰው ነው አሉ ይላል አልሰጠኝም ይላል ወይም ደሞ ነገ ከነጎዲያ ያለ 5 6 አመት አታለለው ይህ አታላይ ሰው ግን እና መቼ እንደሚሰጠው ስለማያቀ አቡ አኒስ ምን ያደርጋል ትግስት ያርግና ከዛ ምክንያቱም ሊመልስለት ነው አይመልስለት ማናቀም አናቀም እና ገንዘቡ በሙሉ አቡ አኒስ በእጁ ሲያስረክበው ሲረከበው ያንድ አመት ያወጣል ይሄ ነው እንግዲህ የደን እና የእዳ ይሄ ነው ህክሙ ማለት ነው ከዛ በኋላ ወይን ካነ الدين على مدين مماطل او سر ويمدمو አቡ ዙበይር አታላይ ሊሆን ይችላል ወይም ደግሞ ደሃ ሊሆን ይችላል በተባለው ጊዜ አልመለሰም 5 አመት አልሰጠውም ምክንያቱም በጣም ችግር ስላለው አው ጃሂድ ወይም አልዋለው ኢማ ሁወ ሙዕስር ስለሌለው ነው አው ሙማጥል አታላይ ስለሆነ ነው አው ጃሂድ አሉ ስላለ ነው فهناك ثلاث اراء እዚህ ላይ 3 መንገዶች አሉ ይላል احدهما لا تجب فيه الزكاه حتى يقبضه ويمضي عليه حول አንዳንዶቹ علماء قالوا يገንዘብ በእጁ ሲገባ አመት ጠብቆ ነው የሚያወጣሉ الثاني اذا قبضه زكاه على كل ما مضى يعني ان 5 አመት ቆይቶ ابو انس በእጁ ከተረከበው የ5 አመት ያወጣላሉ ሶስተኛው وهو اوسطها واقربها الى الحق والى المنطق انه اذا قبض دينه اخرج عنه زكاه السنه ስለዚህ ሶስተኛው ራይ ምን ይላል ابو انس كزبير ከ5 አመት በኋላ በእጁ ካስገባው ገንዘቡ የአንድ አመት ያወጣለት ምክንያቱም ዙበይር በጣም አታላይ ሰው ስለነበር ኦኬ እነዚህ ነው የደን እንግዲህ በዚህ ተቅላላ ይጣቀላል አቡ አኒስ እጅ ነው ጣለኝ እስቲ አቡ አኒስ እጅ አውጣልኝ ኦኬ አቡ አኒስ አሁን ያልኩት ነገር በዛ በሚወዱትና በሚያውቁት ጥሩ አማርኛ ጋር አርጋ አስረዳቸው ማይክ ፍሪላንት السلام عليكم ورحمة الله وبركاته ما يكسماتوا على جماعة الخير ما شاء الله جزاكم الله خير نقول يعون سلا سوليو سلا أبدروا جنزبنا من النهار عدلو يابدروا جنزبنا مستالي كالمستالي عندين يابدروا سوية بطعم يتمام من عندين مجلس الناس የምለስለት የሚታወቀው ለምሳሌ 5 አመት ቢቀመጥም እንኳን ገንዘቡን በያመቱ መክፈል አለበት ወይም ደግሞ በሚቀበልበት ጊዜ ያለፉትን አመት ሁሉ 5 አመት ቢቆይ ማውጣት አለበት እንደዛም ለምን ይዘገያል አሉ ሸኻችን ኡስታዛችን በያመቱ ማውጣት አለበት ገንዘቡ ምክንያቱም የተማመነ ገንዘብ ነው እንትን ማለት ሙማጢር ከሆነ ግን ሰውየው ሙማጢር ብሎ ማለት ዛሬ ሰጣለሁ ነገ ሰጣለሁ እያለ ግዜ የሚፈጅ ከሆነ ያንን በሚቀበልበት ግዜ ማውጣት አለበት ነዋሉት ኢንሻአላህ እንግዲህ በደምት ብዬ ከሆነ እንግዲህ ኡስታዝ ያም ሰውየው ለመሸሽ ሳይሆን ተሃሩብ አይደለም ለዘካለ መክፈል ለመሸሽ ሳይሆን በዚህ እንግዲህ ንሳቡ ከደረሰ ገንዘቡን በሚቀበልበት ጊዜ ያው እንግዲህ አመትም ይቆይ ሁለት አመትም ይቆይ በያመቱ ያለውን መክፈል አለበት ነው ኢንሻአላህ ኡስታዝ በትክክል ክለልሽ ከሆነ ኢንሻአላህ አውፍትልኛለሁ የጻፍኩም ነበር አውፍትልኛለሁ ኡስታዝ ላይክ ፍሪ እሺ አቡ አንስ ወንድሜ ትክክል ነው መልስህ በጣም ትክክል ነው ግን አሁን እነቴ ነው ከኔ ጋር ያሉ ተማሪዎች ከዛሬ ጀምሮ በለየት ያለ አይነም ማያቸው አሁን ነገሩ እንደገና ደግመው ነኝ የምደግመው ግን በተግባር ነው እንዲገባችሁ እሺ ወንድሞችና እህቶች 177 ሰዎች አላችሁ በዳሩ ቢላልም እንደዚህ 100 ሊኖር ይችላሉ ከሁላችሁም አንዱ አሁን በስድቅና በእውነት ይናገረኝ ማን አለ ገንዘብ ያበደረ ማን አለ ገንዘብ ያበደረ ሰው ከእናንተ ሁላችሁም ላንድ ወንድማችሁ ገንዘብ ያበደራችሁ አለ የለም እንግዲህ በተጓር እንድንረዳው ማለት ነው ኦኬ አቡ አኒስ ያበደርከነ አበደርሃል በጣም ቆንጆ ማይኩ ሰድና ስንት ገንዘብ አበደርክ ስሙ አንፈልግም ስንት ገንዘብ አበደርክ ምክንያቱም ዘካት ይወጣበታል አይወጣበትም ከዛ በኋላ ያበደርከው ሰው ሙማጥል ነው ወይስ እውነተኛ ትክክለኛ በማንኛውም ጊዜ ሊሰጠህ ነው አቡ አኒስ ላንተ ማይክ السلام عليكم ورحمه الله وبركاته ለዲዲ የተለያየ ገንዘብ አበድር ያለው ኡስታዝ ዘመዶች ናቸው ጆሮች ናቸው ሳበድራቸው እኔ 50-50 ነው ሊመልሱ ይችላሉ ላይመልሱ ይችላሉ ብዬ ለምሳሌ አንጡ ብዬ አልናገራቸውም ከቻሉ ድህነታቸውን ስለማውቅ ማለት ነው ከለለሱ እኔ ድህነታቸውን ወእሴ ወራቸውን ስለማውቅ በኔ በኔ ያንዳመት ሲደርሰኝ ያንዳመት አጣለሁ እንደሱም አድርጌያለሁ አሁን የተበደሩ ገንዘብ አሉ ብዙ ገንዘብ የወሰዱ ሰዎች አሉ አልናገራቸውም ከለለሱልኝ እኔ ምክንያቱም 75% ይመልሱልኛል ብያላምንም እንግዲህ ያገራችሁ የታውቃላችሁ ከመለሱልኛ እንዳመት አጣለሁ ብዬ ነው እንትምምለው ምክንያቱም ካላቸው ዙሩፍ አንጻር ከደር ኪስ ይደርሰኝ ወዳውኑ ዘካውን አወጣለሁ በዚህ ነው ማረግ ያለሁት ምናልባት ከችግር ካለብኝ ያስተካክሉኛል ኡስታዝ ማይክ ፍሪ እሺ አንደኛው ጥያቄ የተፈለገው ይሄ ነው አቡ አኒስ ለዘመድ አበድረዋል ግን መቼ እንደሚመለስለት ያኒ የተጠራጠረ ነው ስለዚህ ይህ ሰውየው ዘካታ ያወጣም አቡ አኒስ አሁን ለበደረው ሰው ገንዘቡ በሰው ያለው ገንዘብ ዘካት አያወጣበትም አይወጅብበትም መቼ ይወጅበዋል ያ ደሃ ሰው መጥቶ አቡ አኒስ ይቺን 5000 ወይም 10000 ያበደርከን ይቺ ነው ብሎ በእጁ ሲያርፍ ያን ዳመት ያወጣል እሺ ሌላ ሰው ያበደረ አለ ለጥሩ ሰው ያበደረ አለ ከናንተ ያበደረና በማንኛውም ጊዜ ብድሬ ስጠኝ ቢል የሚመልስለት አለ ረምላ ላንቺ ማይክ ሰላም አለይኩም ወራህመቱላሂ ወበረካቱ ሰባል ማይክ ያጀባ ሰማለሁ ኡስታዝ እኔ ለጥሩም ሰው ለመጥፎ ማበደር ያለ እንደውም ለጥሩ ሰው ያበደርኩ ወዲያው ነው የሰጡኝ አልহামዱሊላህ በግዳት ሊቃላቸውን አላህ ምስክሬ ነው በዚህን ቀን ሰጥቻለሁ ብሎ በዛ ቀን ሰጡኝ አንድ ደሞ ያበደርኩ ያስለቅተውኛል ቃላቸው ስላጠፉ አስለቅተውኛል ወላ والله እና ይሄ ነው ማይክ እሺ እንግዲህ በዚህን ቋጨውና ረምላ ለጥሩ ሰው አበደራለች ለመጥፎ ሰው አበደራለች ስለዚህ ለዛ ጥሩ ሰው የሚመልስላት ሰው በየአመቱ ማውጣት አለባት ማለት ነው ለዛ ያኒ አታላይ ሰው ደሞ ያኒ በእጇ ሲያርፍ ከዚህ በላይ እንግዲህ አሁን እንዴት አርግሬ ልግለጸው አሁን ያልኩት ነገር በጠይቃችሁ ተመልሳላችሁ ወይስ ሰለቻችሁ እኔ ንግግር በጣም ሰለቻለች ሸክ ኢብራሂም ንግግር ዛሬ ጨው የለውም ጨው ያስበታል ነው የምትሉ ወይስ አሁን እኔ በጠይቃችሁ አሁን የተባለው በጠይቃችሁ ተመልሳላችሁ እሺ ወደ ሌላ እንሄድ እንግዲህ ኦኬ የደን እዚህ ጨርሰናል طيب الدور والارض መሬት ገዛችሁ በኢትዮጵያ ካላችሁ ወይም ቤት የሰራችሁት ነገር ካለ ወይም በአሜሪካ በካናዳ ትንሽ መሬት የገዛችሁት ነገር ካለ ይህ ዘካት አለው የለውም እዚህ ላይ እንገባለን يقول من اجر داره او ارضه او مصنعه بمبلغ معين فان الاجره تعتبر ملكا للمؤجر بمجرد تمام العقد اهون مثلا ببولي ايربورت اتقب عند 500 كاري متر عليچين انبل شي مريتوا غزهوات سغزات انجدي اني يچين بيت اكرايهوات معناتنو بيت نو مريت نو اندزي اكرايهوت ሳከራዩ አቅድ ኮንትራክት ተጻጻፍን ማለት ነው ለምሳሌ ለአመት 20000 ብር አከራይሁት ማለት ነው ይህ 20000 ብር አሁን ዘካት አወጣለሁ አላወጣም ለአከራይሁት ነገር ይላል እሺ من اجر داره بيتو ያከራይ او ارضه مريتو ያከራይ او مصنعه وين فابريكا لهنا ካከራየው بمبلغ معين بتوسن جنزب አከራየው فان الاجره يكرا يلال فان الاجره تعتبر ملكا للمؤجر عند اداء لم هي نجر كونترات تصفوال تسمامتنال كونترات كتصافه غنزبو بايجي يالن اندهونه نو متحسبو لب بلو غنزبو بايسطنيم بايجي نو يالو مكنياتوم كونترات عليه يتفاررماچوال بهج منجست يزه كافنچاو لتاوطاو تشلال غنزبو ስለዚህ ኮንትራክቱ ከተፈራረማችሁ ጀምሮ ገንዘቡ በእጅህ እንዳለ ነው የሚቆጠረውና ያኒ አመት ሲሞላው እንግዲህ አመት ሲሞላው ዘካት ታወጣለህ يقول بمجرد تمام العقد عقدو كتفررماچو ገንዘቡ 20 ሺ በእጅህ ነው ያለው አሁንስ ግልጽ ነው ወንድሞች በእጅህ እንዳለቀ ጦሮ طيب ዘካት መቼ ነው ማወጣበት እንደ ተማርነው የተማርነው ምንድነው አመት ሲሞላበት طيب وعليه زكاه هذا المبلغ اذا حال عليه الحول አመት ከሞላበት ይህ ገንዘብ ባትቀበለው ወንድሞች ብልብ በሉ ባለ ክራዩ ኮንትራክት ጻጽፈን ግን ገንዘቡ አልሰጠኝ ባይሰጠህም ኮንትራክቱ ራሱ ገንዘብ ነው እሺ وبلغ نصابا ولو لم يقبضه الى شيخه من الهلال ولو لم يقبضه من المستاجر ከተከራየው ሰው ገንዘቡ ባትቀበልም ገንዘቡ በእጅህ ላይ ተሰብና በየአመቱ እንትን ታወጣለህ ማለት ነው وهذا راي احمد يه يا احمد بن حنبل وقال مالك وابو حنيفه لا تستحق الاجره الا بانتهاء المده ان ليلوش علماء منالو جنزبو يعني باجه انداله تقطرو لكن عامته سيدرس نو زكاه يمتاوطبت يلالو بانتهاء المده التي جعلت اصلا لاستحقاق الاجره ان ኮንትራክቱ ተጽፏል ለአንድ አመት አይደለም አሁን ከሁን ጀምሮ واجب ሆነብሃል ገንዘቡ ያኒ ዘካት እንድታወጣለት አሉ ሌሎቹ ምን አሉ ላ ጠብቅ አመት እስከሚሞላው አመት ከሞላው በኋላ ዘካት ታወጣለህ ምክንያቱም ላይሰጥህ ይችላል ወይም ደግሞ ነገር ሊፈጭ ይችላል ሰውየው ማለት ከሻህር مثلا او السنه او السنتين او الاكثر وبناء عليه لا تجب الزكاه حتى يقبض الاجره وتكون نصابا ويحول عليه الحول وهذا الراي هو الاقوى لببلوا ولماچو بهولت تكفلوا معناته نو ايجارو كونترات بيتصافم بايتصافم ايجارو باجه سيغبا بتشا نو زكاه يميوطابت يالو علماوچالو ليلوچو دومو منالو لا كونتراتو راسو جنزب نونا كونتراتو كتفرارماچوت ገንዘቡ በኪስህ እንዳለ ነው የሚታሰበውና አንተ ያኒ አመት ሲሞላበት ዘካት መውጣት አለበት አሉ። እሺ አሁን ለዑለማ ስንት ራእይ ያላቸው ሁለት አንዱ ያኒ ኮንትራክቱ ራሱ ገንዘብ ነው ቼክ ነው አሉ። አንዳንዶቹ ግን ላ ቼክ አይደለም ሊከዳህም ስለሚችል ገንዘቡ በእጅ ሲገባ ብቻ ነው ዘካት የሚወጅብበት አሉ። ግልጽ ነው ወንድሞች? እሺ በመጨረሻ ጥያቄ ልጠይቁ ትችላላችሁ። صداق المراه ودليل النقبه يا ست مهر ازي ያላችሁ አብዛኞቹ አግብታችሁ አልመሰለኝ አይደለም የሚስትህ መህር ሰጣታት አልሰጣታትም እንግዲህ እናንተ ተዋውቃላችሁ አሁን ሰጥቼ አልሰጣሁም ለማለት አይደለም የፈለኩት መህሩ በሙሉ ያልሰጣታት ከሆነ ከባድ ወንጀል ነው ግማሹ ሰጠ ግማሹ ተተረሰው ተኝተህ ከሆነም ወንጀል ነው ስለዚህ አሁን የፈለከውን አርጋንቴ ሚስትህ ግን በየአመቱ ዘካት እንድታወጣለት ይሆናል ማህሩ እሺ ልድገመው አሁን እንግዲህ ልድገመው ይያልኩ በጣም እስከምትስቁብኝ ይሆናል ለሆነቱም ካልገባችሁ ምን ላረግ እንግዲህ ለምሳሌ እንበል አቡ አኒስ አው ኑርጀና ባልዋ ከአስር አመት በፊት አገባት ማህሩ ለምሳሌ 2000 ብር ነበር አሁን 1000 ብር መጀመሪያ ሰጣትና 1000 ብር አልሰጣትም 10 አመት አልፈዋል ይሄ 1000 ብር ከባልዋ ያለው ገንዘብ በየአመቱ ዘካት እንዲወጣበት واجب ነው እንግዲህ ንሳብ ከደረሰ ማለት ነው ያኒ ጣራው ከደረሰ ማለት ነው አልመሂም ህጉ ነው ምነግራችሁ እንግዲህ መህሩ ከባልዋ ጋር ያለው መህር بتتقبلهم بتتقبلهم يعني انتنو زكاه تاوت ابتالچ ازي لا تسمعمان اشي لكن باليو مثلا باليو مماطل نو نغسط شالو كنغسط شالو ياله باتللاتن 10 عام تالفه يي سويو بتام اتالاي سلهونه نور جنة كبالوا يالات مهر ያልተረጋገጠ ስለሆነ ዘካት አይወጅብበትም ለምን እንደዛ ባለ እዳ ልክ እንደሱ ነውና በእጇ ላይ ሲያርፍ ያንዳ መታወጣለች አሁንስ ግልጽ ነው እሺ ላነብላችሁ ህክሙ ሰዳቅ አልመርአ ሰዳቅ ማለት መህር ማለት ነው የሴት መህር በባልዋ ያለው መህር አለ الذي لم تقبضه جناب اجوا يالدرسه جنزب من زوجها كبالوا حكم الدين يسو هريتا لك اند دين نو اند بال ادا نو في الحالتين السابقتين بفيت سلا اهون يتبارو اهون سلا بال ادا التمرنم اتلاي كونه يا اند عامت تاوط الله كامس عامت بهالا كتركبكو طرو سو كونه دومو بي عامت اوط اي صدق دومو لك اندزي نو بالوا طرو كونه يعني بإجو يالي سوى زكاة وطباتة اللي لا بالي التالي نو أسر أمتن قرار ستة نيم كاريج دمو أمتثو بإجوة سيأسارف تقنزبو زكاة وطباتة اللي قلت سنوان دموش الشي ممكن أنرو يتأيي كنيان طيب شي بروكو زكاة وطباتة مكالي إني هقو نو من أقره هقو سن أقره من دنو بسود عربية تاكال لا شو مهر سنتنو متو أمسا هولت متو أمسا شينو نبن دينو سيورد لهولم نو يوردنا بنانتا تغموتوت 100 شي مهر يكفلال 200 شي يميكفلوالو بلنغراچو مليون يميكفلال مهر مليون يميكفلال انغدي يوتوش براچو ود سعودي اندات متو نانتا حبشا ناچو انا اني ملو انزا سيتوچ والله اني مليون يكفرسو اني اقالو سلازي يه مليون كاش كسطات خلاص عمت كمولاو زكاه اللبد زاري نغي زاري نغي زاري نغر بلو يمي اتاللات غرهنيا سو كونه جن زمرا تطبقنا باجوا سيغبا تاوطالچ لا يسطنيال جن كانت غاس قمطو بيه وديجه نو كالچ دمو بيي امتو زكاه تاوطالچ معناتنو اشي بزيه لاي انغدي مهر يتبالو نغر زكاه اندمي وطابت تمرنا طيب كذا بهلا زكاه عروض التجاره የነግድ የነግድ እቃ እንዴት ነው ወጣበት እንዴት ለምሳሌ አቡ አኒስ አንድ ሱቅ አለው ጨርቃ ጨርቃ አለው አባያ አለው ዙሪያ አለው ምን አለው በየአይነቱ እንትን ለብሳ ለብሳ አለው አሁን እንዴት ያወጣበታል አንዱ ደግሞ የወርቅና የብር ሱቅ አለው ሌላ ደግሞ የብራታ ብረት አለው ሌላ ደግሞ የስኳርና የቡና ሱቅ አለው يهلو انديت زكاه يوطابتا لستنبل باچيرو انغدي منلالن عروض التجاره عروض التجاره يا نقد غنزب معناتنو يا نقد يا نقد حرت ويم يا نقد سوق عروض التجاره هي جميع الاشياء المعروضه للبيع والشراء نعم بنيه التجاره فيها لا نقد بلا ياسقمتو باند سوق السنو عروض التجاره ميبالو زكاه يوجببتان وهي تعتبر اموالا حقيقيه እቃ ቢሆንም ገንዘብ ነው ለምሳሌ የወንድ ኮትና ጃኬትና ከረባታ ከሆነ ጨርቅ ይሁን እንጂ በገንዘብ ስለሚሸጥ ገንዘብ ነው እሱ ይላል لانها تقوم بالدينار والدرهم ምክንያቱም በብርና በዶላር ነው የሚታሰበው እሱ وهي لم ياتي فيها نص صريح صريح صحيح صريح يلزمنا باخراج زكاتها نعم لبس ጌጣጌጥ የሚባል ነገር የሚል ሐዲስ ባይኖርም ተቅላላ ዑለማዎች የተስማሙበት ግን ማንኛውም የንግድ እቃ የሆነ የንግድ እቃ የሆነ ዘካት ወጅብበታል አሉ። اسباب الزكاة فوجدوها تنحصر ان يزيح انتن የንግድ እቃዎች ለምንድነው ዘካት የሚወጣበት ብለን بنጠይቅ አንደኛ ان يكون المال ناميا فعلا مثل الحبوب ለምሳሌ ነገሩ የሚሸጥ የሚለወጥና ትርፍ የሚያገኝ ነገር ከሆነ ነው ለምሳሌ ልብስ አንተ በ10 ብር ገዝተህ በ10 ብር አትሸጠው በ10 ብር ገዝተህ በ12 በ15 ነው የምትሸጠው እና ይህ ያደገ የሚሄድ ገንዘብ ነው ሁለተኛ አን ይኩነ ሙርሰደን ወሙዓደን ለነማ مثل الذهب والفضه والماشيه ደሞ አንተ ስታመጣው አስሉ በሱቁ ላይ ስታስቀምጠው ليادقلني لا ترفبت بلهنا ولا نقدي امتاهو معناتنو طيب ونظر الفقهاء الى عروض التجاره فوجدوها مرصده ومعدة للنماء فقال جمهورهم يوجب الزكاه فيها بوجوب الزكاه فيها سلازي ينقد اقاوش بمولو يعني انت الزكاه يوجبتال لمثال اني لنغراچو اني برياض كتما عند تلك سوق عليه

سوق كفتنا اقامولاو مولتو سوقن زكتو عند نغير يطبق نبرنا عمت درسبه زكات ما وطات عليبت عندي الشط ما لوطمكو بايشط بايلوط يي اقا يتكمطو لمشطا سلهونه የንግድ ቃዎች ስለሆኑ ባይሸጥም ሱቁ ከፍቶ ለህዝብ ባይሸጥም ይህ እቃ አመት ከመላው ዘካት ማውጣት አለበት ይላል طيب يقول اشتريت للتجاره فيها او ورثها وارث او اهديت له او اهديت اليه ثم بدا التجاره فيها حتى كباته يورثكو ገንዘብ كباته يورثكو نبرتنا ገንዘብ ወይ سوق لا نقد بله ككفتكو انك جمرك زكاه يوطابتال الى اما اذا نوى ان يتاجر ولم يفعل فان النيه وحدها بدون البدء في العمل التجاره لا يجعله متاجرا فيه وان قال بذلك الحنابلة ومن يشتري دورا وعماره بنيه يبيعها للربح فيها يعتبر متاجرا فيه وهو نعم وهي عروض التجاره تجب الزكاة في قيمتها ومثلها الارض والمصانع والسفن وغيرها النزي انقدي عندن علماءچو كل سرحبت كو كل شط كل لوط كو زكاتها وجبتن يالو قالو ترى وندموچنا هوتوج بفقه ايغرماچو بفقه اند قران ادلم بفقه اند سيره ادلم بفقه اند انتن ادلم اند ليله عينت تمرت ادلم بفقه بزو علماءچون ليونت نو متاغنيو ምክንያቱም የልዩነት ከነሱ እንትን አይደለም ሻፊዒ አቡ ሐኒፋ ስለጠላ ወይም ሻፊዒ جاهል ሆኖ አቡ ሐኒፋ ዓለም ስለሆኑ አይደለም ሌላ የነገር ለየት ያለ ቀን አንድ ቀን ለይተን ለምን ዑለማዎቹ خلاف እንደሚያደርጉ እገልጽላችኋለሁ አላኩል ሐል በፊቀ ብዙ ዑለማዎቹ خلاف ነው የሚገኘውና ልብ እንበል እኛ ምንድነው ምንለው ارجح الاقوال ምንድነው አንተ ወደዛ ወደዛ ተወሰደን አቡ ሐኒፋ እንደዚህ ያለ ሻፊዒ እንደዚህ ያለ እኛ ይገባንም ይሄ ነገር የምንፈልገው ትክክለኛውና ለነቢያችን ሱና የቀረበ ምንድነው ይሄን ነው መማር ያለብን አይደለም ስለዚህ አሁን ምንድነው መላጩ አንድ ሰው የሱቅ ከከፈተ ይህ ሱቅ ከመስማር ጀምረ እስከ ትልቁ ነገር يعني انتنو زكاه يوجببتال عامته سيدرس زكاه ماوطات عنبت نلالم طيب ومن رصد مبلغا من المال وصار يشتري به الاراضي ويبني عليها العمارات والمصانع ليبيعها والتجاره فيها فهذا تسمى عروض التجاره ومثله من رصد مبلغا لشراء المواشي عند سو جنزب ببنك ياسقمطال لمندنو يما اقال غزالت نو لمثاله سمنت كغبص امطالو لايتوبيا انت سلمندنو اني برتا برت كجابان لامطاني جنزب ياسقمطو بايغزاوم اقا بايغزابتم امتو كمولا زكاتي وجوبتال امتو كالمولا دمو ان شاء الله ملايين جنزب بيهون زكات اي وجببتم لمثاله عند سو 10 مليون دولار امريكي ببنك ياسقمطال ለምንድነው ለትጃራ ነው ይላል እሺ ለትጃራ ከሆነ ዘካት ወጅቦብሃል እንላለን አይደለም የሚወጅበት ግን አመት ሲሞላ ስለሆነ 6 ወር ከሄደ በኋላ በሙሉ ገንዘብ እቃ ገዛው ወደ ጃፓን ላከውና ወርቅ ገዛ ወይም አንድ እቃ ገዛ አሁን ምን እንላለን አመቱ ፈረሰ አሁን እቃው ሲመጣ በሱቁ ሲገባ እንደ አዲስ ጀምረን ይሄ እቃ አመቱ ሲሞላው ዘካት ነው ይወጅበታል እንላለን እንጂ ገንዘብ ባስቀመጠው አይደለም የምናስበው ግልጽ ነው ወንድሞች ይሄ ነገር ለምሳሌ ኢብራሂም ስራጅ ወንድማቹ 10 ሚሊዮን ዶላር በናሽናል ኮመርሻል ባንክ በአዲስ አበባ አስቀመጠው ለምንድን ነው ብሎ ጠየቀኝ እኔ ከጃፓን እቃ ላመጣነኝ ይላልሁ አሁን خلاص ይሄ ገንዘብ ያስቀመጥኩት አመት ከመላው እቃ ሳይመጣ አመት ከመላው ይሄ ገንዘብ ዘካት ይወጥበታል ከ10 ሚሊዮን ዘካት ማውጣት አለብኝ እሺ ሁለተኛ እነዚህ 10 ሚሊዮን በባንክ ያለው 6 ወር ከቆየው በኋላ በሙሉ ገንዘብ ወደ ጃፓን ላኩትና እቃ መጣ አሁን ይሄ 6 ወር የተቀመጠበት ገንዘብ እሱ ዘካት አይወጣበትም ምክንያቱም አመት መሙላት አለበት እቃው መጣ አሁን ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን በጁን መጣ እቃው አሁን ለእቃው ለንግድ ስለመጣ ዘካት አለበት ግን ከጁን ነው ማስበው

የ3000 እቃ ነው ያስገባሁለት። እነዚህ 3000 የ3000 እቃ አንድ አመት ተቀመጡ። እቃዎቹ ጨርቃ ጨርቁ ማለት ነው። ዘካት ይወጅበታል? ላ ለምን? ንሳብ ስላደረሰ። ንሳቡ ስንት ነው? والله አንድ 85 ግራም ስንት ነው ዋጋው ብለን ጠይቃለን። 85 ግራም 8500 ነው ዋጋው ስንል በሱቁ ያለው አባያ ግን 8500 ስለማይደርስ ዘካት አይወጅበትም። طيب ያመጣሁት እቃይ 10000 ነው። ያ 10000 ነው? አው እንግዲህ ጣራው አልፈዋልና አመት ሲሞላበት የጨርቁ ዘካት አወጣለሁ። ይሄ ነው እንግዲህ ዑሩ ትጃራ የሚባለው። وقال بعض الفقهاء لا يشترط ان يكون المال في ابتداء التجاره نصابا انما المشترط ان يكون نصابا عند انتهاء العام القمري عندنا علماء شو منالو مجمرا ستاسجباو አይደለም የሚታሰበው የመጨረሻ አመት ነው የሚታሰበው ይላሉ። ልብ በሉ ምን ማለት ነው? እኔ አሁን 10000 ብር አባያ ገዝቼ ሱቁን ሞላሁት። ያ 10000 ብር እቃ አለበት ብዬ ዘካት ይወጅበኛ አይል አልልም ይላሉ አንዳንድ ዑለማዎች። طيب መቼ ነው ምን ነው እንደዚህ አመት ልጠብቅ? አመት ከተጠበቅኩ በኋላ በሱቁ ያለው ገንዘብ ካልኩሌት አድርጌ ከ10000 በኋላ ወይም ከ8000 በላይ ከሆነ ዘካት ይወጅብበታል። ልዩነታቸው ምንድነው? አንዳንድ ዑለማዎች መጀመሪያ ያስቀመጥከው ገንዘብ 8000 የሚደርስ ከሆነ ዘካት ወጅቦብህ ይላል። አንዳንድ ዑለማዎች ደግሞ ለመጨረሻ አመት ነው ምናየው፣ ምክንያቱም ሊጎድል ይችላል እንትን ይላል ይላሉ። على كل حال اصح الاقوال ምንድነው ብትሉኝ አንተ የፈለከውን ገንዘብ በእቃ በሱቁ አስገባ። እሺ ያ 1 ሚሊዮንም አስገባ። አሁን አንተ ጠብቅ አመት ስትጠብቅ ያ 1 ሚሊዮን ጨርቅ ያስገባው 2 ሚሊዮን ሆኖ ሊሆን ይችላል። አው በጣም እየጨመርክ እየጎደልክ እየሸጥክ እየጨመርክ አመት ሲሞላ በሱቁ ያለው ጨርቃ ጨርቅ ስታይለካ 2 ሚሊዮን ብር ደርሷል። የስንት ታወጣለህ? የ2 ሚሊዮን ብር ዘካት ታወጣለህ። طيب ባንጻሩን ነገር እኔ ያስገባሁት የ1 ሚሊዮን ብር ነው እቃው ሲሸጥ ሲለውጥ ሸገው አመቱ ሲሞላው ለካ 800000 ከስረ 200000 ብቻ ቀረ። አሁን ምንድነው ዘካት የማወጣው? የ1 ሚሊዮን በፊት ያስቀመጥኩት ላ አሁን ያለው የ200000 የሱ ብቻ ነው እንትን የምለው ይላል። اذن ይሄ ነገር ሆኖ የዑሩድ ትጃራ ከዛ በኋላ ومن ملك مالا وتاجر فيه وكان نصابا ثم امتلك بعده بسته اشهر مثلا مالا اخر وجمع التجاره ايضا نعم وجعله للتجاره ايضا فان المال الثاني يحسب حوله من وقت امتلاء. ايش هي ደግሞ በጣም ቆንጆ እንት ነው። ለምሳሌ نقول زبير 100 سوق كفته ايش هي የ200ሺ እቃ አስገባለት። ይሄን ይመዝግበው መዘገበና አመት ይጠብቅለት። ግን ከ6 ወር በኋላ እንደገና የ200ሺ ደሞ ሌላ እቃ መጣና ሞላው። ስንት ሆኖ የ400ሺ ሪያ ብር እቃ አለበት ሱቁ። ዘካቴ ስንት ነው የሚያወጣ ብንል የሁሉም ነው የሚያወጣው የ400ሺ። ላኪን ምን ያደርጋል? መጀመሪያ ያስገባው 200ሺ ታሪኩ ይጽፍና እሱ አመት ሲሞላበት ዘካት ያወጣበታል። ከ6 ወር በኋላ 200ሺ እቃ ያስገባ ደግሞ ታሪኩ ይጽፍና አመት ሲሞላው ደግሞ ያወጣል። ከፈለገም ሁሉም አጠቃሎ በአንድ አመት ሊያወጣ ይችላል። እሺ طيب ሌላ ምሳሌ ስታችሁ እናንተ የምታውቁት ምሳሌ ብዙ ጊዜ የምናገረው ነገር ነው። ለምሳሌ እንበል ሐረም ወንድማችን ሐረም 5000 ዶላር ነው ደሞዙ በወር። ኦኬ طيب ጃንዋሪ 500 ብር 500 ዶላር 30 ጃንዋሪ 500 ዶላር ወሰደ ደሞዝና 2000 ዶላር ለቤቱ ጥቅም አለው 3000 ዶላር በባንክ አስቀመጠ። ከነጋላችሁ እሺ ፌብሪወሪ መጣና እንደገና 5000 ዶላር ደሞዝ ተቀበለና 2000 ዶላር በባንክ አስቀምጦ 3000 ዶላር ደሞ ሲተቀምበት የተቀመጠው ስንት ናቸው? አንድ ጊዜ 3000 ሁለተኛ ደሞ 2000 ሶስተኛ ወር መጣና እንደገና 2000 ደግሞ አስቀመጠ ስንት ሆኖ 3000 2000 2000 አይደለም አሁን ሐራም እንለዋለን ዘካት ወጅቦባል እንዴት ነው ማወጣ ብሎ ጠየቀን ምን እንለዋለን ሁለት መንገድ አለ ከፈለክ መጀመሪያ ጃንዋሪ አስቀመጥከው 3000 ዶላር አመቱ ሲሞላው የሱ አውጣ አወጣ የሱ ካንድ ወር በኋላ ደግሞ ፌብሩዋሪ አስቀመጥከው ደግሞ 2000 ዶላር ደግሞ ለሱ ደግሞ ዘካት አውጣለት ጠይብ ማርች ያስቀመጥከው ደግሞ ለሚመጣው ማርች ደግሞ አመት ቁጠርና አውጣበት ይህ አንድ መንገድ ነው የማያስቸግርህ ከሆነ እንደዚህ ልታርግ ይችላልህ ولكن the best لانتم ترو الله من مدستبت انتم مما تتشجربت من دنو زنب له ببنك اسقمت جنزب عمت سيمولابت يمجمرا معناتنيو كجانوري جمرو ديسمبر 30 سيبال يهولم اتقال له اوطابت ممكن عنده يتايقال طيب عمت يا المولابت جنزب كواله كاله نعم الله الله يطفالهم الله سلام ما يطفاو يزكاته ود زكاته يهدال የተቀረው ወደ ሰደቃ ሄዳል ይህ ላንተ በጣም ቀላል ነገር በየአመቱ እኔ አሁን እንደዚህ ነው ማረገው በየአመቱ ገንዘቤ መቼ እንዳስቀመጥኩት መቼ እንዳጠራቀምኩት አላቀም አመት ሲሞላው ግን የሁሉ መጥቃዬ ዘካት ያወጣል አወጣለሁ ኦኬ እስከዚህ ድረስ ከተናገርን በጣም አደገኛ የሆነው ነገር አሁን የመጨረሻ ለናገር አደገኛ ማለቴ ብዙ ሰው ሚሳሳትበት ኦኬ ከረጋላችሁ እስቲ ጆራችሁና ልባችሁን ስጡኝ አሁን እኔ ለምሳሌ ያኔ እንደ ምሳሌ ልስጣችሁ ደሞ እንት የተጠራቀሙ ገንዘብ 200 ሺህ ብር አለኝ ከ200 ሺህ ብር 5000 ዘካት አለኝ እንደዚህ አይደለም ወንድሞች ከ100 ሺህ 2500 ከሆነ ከሁለት መቶ ሺህ 5000 ብር የዘካት አለኝ እሺ አሁን ምን አደርጋለሁ አመቱ ሲሞላ 5000 ያወጣና በዚህ ቴብል ላይ አስቀምጣለሁ ይህ የዘካት ነው ብዬ ንያ አድርጌ 5000 አስቀምጣለሁ አሁን ለማን ልስጠው ዋናው ነገሩ የህብረተሰቡ ቁስል የሆነው ይሄ ነገር ነው ለማን ልስጠው አንዳንዶቹ ምን ለምስኪን ለፈቅር ለምን ይባላል አው እነሱማ ይመጡናል ኢንሻአላህ ለመጣው ሳምንት ለስምንቱ እንደምንሰጥ ይመጣል ላኪን ፈቅር ማን ነው ምስኪን ማን ነው ለይቶ የሚያቅ ብዙ ሰው የለም አንድ ቀን ነግሬያችሁ ነበር እኔ ከዚህ ወደ አገራችን ወደ አስመራ ሲሄድ ሰዎቹ 18000 ብር በኃይል አጥብቆ በቅባክህ አላንተ ሌላ አናምንም እና ካንተ ጋር ወሰደውና በአገር ያሉ ፈቂሮች ስጡልኝ ስጠልኝ ብለው 17000 ነው 17000 ነው ወይም 18000 ነው ሰጡኝ ታቃላችሁ አስመራ ስገባ ይሄ ጭነት ነው ለኔስ በጣም ትልቅ ጭነት ነው አንድ ሰው ከፈለገ በአንድ ቀን ሊበትናቸው ይችላል እነዚህ 18000 ባንድ ቀን ለፈቂሮች ሆኖ ሄዶ ሰጥቶ አርፎ ሊቀመጥ ይችላል ከኔ ግን አንድ ወር ተቀመጠ ገንዘቡ አንድ ወር ምን ነካ ሸህ ኢብራሂም አንድ ወር የሚቀመጠው አረ የነካኝ ነገር አለ ምንድነው ህግና ደንቡ ነካኝ እንዴት ለማይሰግድ ሰው አትሰጣሉ ዑለማዎች ሽርክ የሚያረግ ሰው አትሰጣሉ ስንት ሆኖ እነዚህ ሁለት ወጣት ሆኖ መስራት ያለበትና መስራት የሚችለው አትስጠዋሉ ስንት ሆኖ ሶስት ዘካት ከሰጠው የሚሰክርበትና የሚጫወትበት ከሆነ ሰጠዋለ አትስጣሉ ስንት ሆኖ አራት ገንዘብ ከሰጠው ለሽርክና ለዚያራና ለኩፍርና ለቀብር ምናምን የሚያጠፋ ከሆነ አትስጣሉ አምስት ሆኖ አይደለም እንዴው አምስት ልጨምራችሁ ነኝ ግን በዚህ ላሳጥረው ኢንሻአላህ 5 6 7 8 9 የሚሆኑ 10 የሚሆኑ አሉ ዘካት እንዳይሰጡ ፉቀራዎቹም ቢሆኑ እንግዲህ እኛ አሁን ስተታችን ምንድነው انما الصدقات للفقراء والمساكين ስላለ ፈቂርና ምስኪን ነው ይላልው ላኪን ማን ነው ፈቂሩ ምስኪኑ ማን ነው እዚህ ላይ ዘካት እኮ ያንተ አይደለም ወንድም ያንተ አይደለም

3000 ብር እሰጣለሁ በዚህ ቦታ በዚህ ሰዓት አለኝ። እሺ 2 ወር ምንም አይደለም አልኩትና ሄደ። ብድር ነው የሰጠሁት። ሄደና 2 ወር አለፈ 3 ወር 4 ወር 5 ወር 6 ወር 12 ወር አንድ አመት ሁለት አመት አለፈ። እኔ እንግዲህ ገንዘብ ልለው ያኔ አፈርኩ። መተናነስ እንደዚህ ተሰማኝ። ምን ችግረኛ ሊሆን ይችላል ምናምን አልኩና ዝም አልኩት። ከሁለት አመት በኋላ አንድ ትልቅ ማርኬት አለ እዚህ ብዙ ሱቅ ያለው ሹዕላ የሚባለው የሪያድ ሰዎች ታቃላችሁ የነገር መርከዝ ሹዕላ የሚባለው ትልቅ ሞል ነው። እዛ ከሚስቴ ጋር ሄጄ እዛ ዝም ብለን አንድ ቀስ እንፈላልግ ሰውየው ካንድ ሱቅ ወጣና ከሚስቱ ጋር ከአራት ልጆቹ ወጣ። ከዛ እኔ እዛ ሱቅ ገባሁና ባለ ሱቁ ጓደኛዬ ነው እንደምን ነህ ደህና ነህ ሼክ ምናምን ምናምን አለኝና እገሌ እኮ እዚህ ነበር እኮ አለኝ። እናንተ እንትን ሰው ነው እገሌ ምናምን አለኝ። እንዴ ምን ያደርጋል እዚህ አልኩት። ኧረ ማሻአላህ ማሻአላህ ጥሩ ጥሩ ገንዘብ ገዝቶልኝ በቃ በጥሩ ነው የሸኘሁት አለኝ። ምን ገዛ ስለው የሺ 800 ሪያል እዚህ ገዛ አለኝ። ምንድነው የገዛ አልኩት። ታቃላችሁ ምን አለኝ? ለሚስቱ ይሄን ጫማ አለ ጥምጣም እስከ ባትዋ የሚሄድ አለ አይደለም ቆንጆ በጣም እኔም ወደው ጫማ ነው እሱ። ለሚስቱ አንድ ጫማ ተጠምጥሞ እስከ ባትዋ የሚሄደው አለ አይደለም በ280 ሪያል ገዛላት አለኝ። ሌላ ሳልኩት አራቱ ልጆቹ የ35 ኳስ ገዛላቸው አለኝ። እሺ ሌላ ሳልኩት ደረደረልኝ። እንግዲህ 1800 ያኔ ሀዳያና መዝናኛ ገዛላቸው። ከኔ ስንት ወሰደ? 3000 ሪያል። ስንት ሆነበት? ለሁለት ወር ብሎ የወሰደው ሁለት አመት ሆነ። አያናድድህም ወይ ወንድሞችና እህቶች? ያናድድሃል አይደለም? ቀጥታ ቴሌፎን አደረኩና ወንድም አልኩት እኔ እኮ የፋርሚን ቦታ የለኝም ገንዘብ ዘርቼ ገንዘብ የሚበቅል መሬት እኮ የለኝም አልኩት። እንዳንተ እኮ ደሞዝተኛ ነኝ ከደሞዝ ተቀብዬ እኮ ነው የሰጠው። ምን ነካ ሁለት አመት የምታደርገው? እኔ ወላሂ ይሄን ነገር ባላይ ኖሮ ለዘል ዓለም አልጠይቀውም ነበር። ላኪን አበሸቀኝ እንደዚህ። ምን ነው ረሳኸው እንዴ ስለው ለነውና አሁን እመጣለሁ ደሞዝ ስላልተቀበልኩ ነው ምናምን አለኝ። እዚህ ሱቅ አየሁት ምናምን ልለው አልፈልግም ላሳፍረው አልፈለግኩምና እባክህ ገንዘቡ ስላስፈለገኝ በጣም በጣም አምጣው አልኩትና ከዛ እየሮጠ በሁለት ወሩ አመጣው ገንዘቡ። አሁን ይህ ዘካት ይወጅብበት ይገባል ወንድም እስቲ ልንገራችሁ። እና እንደዚህ የመሰሉ ብዙ ሰዎች አሉ የማይገባቸው ያወናበዱ እኛ ዘካት ይወጅብናል የሚሉ አሉ። ስለዚህ ዘካቱ ማውጣቱ ሳይሆን ለማን ነው የምትሰጠው? በጣም በጣም እንትን በሉ ተጠንቀቁ። ኢንሻአላህ ድሃ ካጣህ 10 አመት ካንተ ብያዝም እንግዲህ የሚገባው ሰው ካጣህ ይቀመጥ ካንተ ጋር። ምክንያቱም ኃላፊነት ነው የአላህ መልእክት ነው ለሚገባው መስጠት አለበት ለማለት የፈለኩት። ስለዚህ አንድ ሰው ወጣት ሆኖ ለመስራት የቻለ አልሰራም የሚል ዘካታ ትስጦት፣ የማይሰግድ ሰው ዘካታ ትስጦት፣ ሽርክነት የሚያደርግ ዘካታ ትስጦት። አንድ ሰው ዘካት ሰጠ የሚሰክርበትና ዝሙት የሚያደርግበት ከሆነ አትስጦት። ኢንሻአላህ 10 ልጆች ቢኖሩትም ላኪን ዑለማዎቹ ምን አሉ? አንድ ሰው አለ ለምሳሌ 8 ልጆች አሉት 5 ልጆች አሉት። ሰውየው ሰካራም ነው። ያገኘው ገንዘብ ለመጠጥ ለዝሙት ለቁማር ነው የሚያጠፋው። ግን ዘካት ይገባዋል። ምክንያቱም ድሆች ናቸው የሚበላ የሚላስ የላቸውም ቤቱ። ምን ታረጋለህ ለዑለማዎቹ? ወንድም ትለዋለች ይህችን 500 የዘካት ነች ግን ላንተ አልሰጠህም አንተ ልትሰክርበት ነው ረባ ክርስቲያን አልሰጠህም። እና ገንዘብ ይህ ገንዘብ በቤተ ሊገባ ከፈለክ ወክለኝ ትለዋለህ። ወክለኝና ስጋ ስኳር የሚበላ እንጀራ ምናምን ከውጭ ገዝቼ ላምጣ በ500 ብር ወክለኝ ወይም ወክለኝ ለሚስትህ ልስጣት። እሺ ወክ ያለሁ ካለ ለሚስትህ ምን ትላታለህ? ለሚስቱ ምን ትፈልጋለሽ በቤት? ኧረ እባክህ የሚበላ የለንም የሚጠጣ የለንም ሄደህ አስቤዛ አምጥተህ እቤቱ ላይ ቁጭ ታደርጋለህ። ይህም ሊሆን ይችላል። አላኩል ሐል የዘካት ጉዳይ ሰፊ ነው። አንገብጋቢ ነገር ነው ተከታተሉኝ ባካችሁ እኔኮ ለኔኮ ይህ ትምርትኮ የምሰጣችሁ ትምርት እኔኮ አይደለም የምፈልገው እኔማ ከኔ ያለ ትምርቱ ከኔ ስላለ ነው የምሰጣችሁ ግን አጅር ፈላጊ ነኝ ወንድማችን አጅር ፈላጊ የሚባል አለው አይደል ተጫረትኩበት እንግዲህ ቅርታ አድርግልኝ አጅር ፈላጊ ነኝ እኔ አይደለም እናንተ ደግሞ ትምርት ፈላጊዎች ናችሁ እንስማማ እንግዲህ እኔ አጅር ፈልጌ ስሰጣችሁ እናንተ ተቀበላችሁ ነገ ደግሞ አጅር ፈላጊ ልትሆኑ ናችሁ እናንተ ከሼህ ወስዳችሁ ስታደርሱት አጅር ፈላጊ ትሆናላችሁ እና እነት የነው አንተፋፈር የሚያሳፍር ነገር አናደር ተከታተሉኝ መከታተላችሁ እኮ አልቀረም ላኪን ለምን ችላ ትላላችሁ ለምን ያኔ ትምርቱ የተሰጠ ለምን ድነው ምን ልበለው ወላይ ስለዚህ በመጀመሪያ እቅርታ አርጉልኝ በቁጣ ስለተናገርኩ ዛሬ የሚያስቆጣኝ ወላሂ ለእናንተ እዝነት ነው እንጂ ትምርቱ ከኔ ጋር አለ በጭንቅላት የተቀረጸ ነውና እኔ እውነቴ ነው እንደ ገንዘብ የምነግድበት እቃ ነው ከኔ ጋር ያለው ለእናንተ ስሰጥ እቃ እንደሸጥኩ ነው የማስበው ያኑ ነቢያችን እንደዚህ ብሎ ነው የጠቀሰው እና ስልዓተላህ ቃሊያ አሉ ስልዓተላህ ጋሊያ ያአላህ እቃ እኮ በጣም ውድ ነች ምን ነች አላ ስልዓተላህ የልጀና ጀና ነች ያአላህ እቃ እሷን ለመግዛት ነው የምንፋቆቀውና የምንሮጠው ያለነውና እባካችሁ ትጃራችን አታፍርሱብን ተማሩ በደንብ አድርገህ ተማሩና መልሱ በጥያቄዎቹ ከዛ ነገ ደግሞ እንድታስተምሩ እያልኩ በጣም ይቅርታ ጠይቃለሁ ስለተቆጣሁት ግን ብዙ የሚያስገርም ነገር አይደለም ሼኾቻችን ሲያስተምሩን والله مقطعته ينسو مقطعته لك اندمار ولا لا نططاو نبر يمتون نبر يسدبون نبر والله اقول لكم صراحه بتر نبراتشو ورورو ببتر بزي قطاتشن سيمتوت بقى عندن والله عندن تماريوش نبر كنيغا يعني سيمتون شنت يمطاباتشو نبرو شنتاتشو على ماوق بمور يفسل كذا بهالا بتطارغو بنتن بترفي عند شيخ نبروني ني 6 عامت يتماركوت እና ሰላጠና ወይም ደሞ የሚሸመደድ ነገር ሳልሐፍዘውስ ከመጣሁ ምን ያደርጋሉ ታቃለ እዛ ቤታቸው እስር ቤት ያስገቡኛል እዛ አንድ ክፍል አለ እዛ በሩን ዘክቶ አባቴ መጥቶ የታለ ልጅስል ልጅ አታገኘው ነገ ጧትናና ታገኘዋለ ምን ነው አስሪ ታስረዋል ምግብ አምጣለትና አስገባለት ከፈለክ ይላል አንድ ቀን ከቤት አስረው ነው ያስተማሩን እና በቀላሉ የተገኘ ትምርት እንዳይመስላችሁ ስለዚህ ትምርት ፈላጊ ጥረት ያስፈልጋል ኢኽላስ ያስፈልጋል በጣም እንትን ፍላጎትና ፍቅር ያስፈልጋል ስለተቆጣሁባችሁ ይቅርታ አርጉልኝ اقول قولي هذا واقول والله اعلم እሺ ካላችሁ ሼኾች ኡስታዞች እስቲ ተቀበሉኝ እናንተኑ ማይኩ